فقد وقفنا في الدرس السابق عند قوله تعالى بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وجاوزنا ببني إسرائيل البحر فأتوا على قوم يعكفون على أصنام لهم قالوا يا موسى اجعل لنا إلها كما لهم آلهة قال إنكم قوم تجهلون إن هؤلاء متبر ما هم فيه وباطل ما كانوا يعملون قال أغير الله أبغيكم إلها وهو فضلكم على العالمين وإذ أنجيناكم من آل فرعون يسومونكم سوء العذاب يقتلون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم بل فودر ساتن يا ينو يقومنو እዚች አያ ላይ ነው ጌታ አላህ ጀለ ጀላሉሁ በበኒ እስራኤሎችና በነቢያችን ነብዩላህ ሙሳ አለይሂ ሰላም ማሐከል የተፈጠረውን ቂሳ ወይ ደግሞ ታሪክ ሲነግረን የመጀመሪያ የበኒ እስራኤል ጥፋት ማለት ነው እንደሚታወቀው በኒ እስራኤሎች በጣም አስቸጋሪ የሆኑ ኡማ ናቸው ቀውም ቡህት ይባላሉ እንዲሁም አላህ ሱብሃነሁ ወተዓላ በጣም ለነሱ ያደረገላቸው ኒዕማ ትልቅ ከመሆኑ የተነሳ አላህ ምን አላቸው ወአንኒ ፈضلتكم على العالمين እኔ ከዓለማት አስበልጫለሁ እናንተን ብዬ ብለዋቸው ነበር ወላኪን እነሱ ይሄንን የአላህን ሱብሃነሁ ወተዓላ ጸጋ ላይላቸው መሸከም ስላቃታቸውና ስላልቻሉ አላህ እነሱ ላይ ተቆጣባቸው ማለት ነው እና መጀመሪያ ካደረጉት ከጀመሩት ጥፋታቸው ውስጥ አላህ ሲነግረን ምን አለ وجاوزنا ببني اسرائيل البحر لك فرعون هلاك كتدرج كموت فرعون الله كاتفى بهالا بني اسرائيلوچن بحرن اشاغرناچو አለ بحر እንዲሻገሩ አደረግናቸው ይሄ ትልቅ معجزه ነው ምክንያቱም بحرن በጀልባ ወይ ደግሞ በተለያዩ ነገሮች መሻገር የተለምዶ ሲሆን ولكن በዱላ ተመቶ ባህር ተከፍቶ እንዲሁም በአላህ ቁድራ እነኚህ ሰዎች የብስላይ ተሻግረው እነሱ ከተሻገሩ በኋላ ባህሩ ወደ ድሮ ቦታ መመለሱ ይሄ ይትልቅ የአላህ ሱብሃነሁ ወተዓላ ሙዕጂዛ ነው ስለዚህ አላህ ይሄንን ሙዕጂዛ ሲያናግራቸው ወይ ደግሞ ሲያስተውሳቸው ምን ይላል በኒ እስራኤሎችን ባህረን አሻገርናቸው አለ ልክ ባህርን እንደተሻገሩ አለ ባህረን እንደተሻገሩ فأتوا على قوم يعكفون على أصنام لهم لك ባህረن አልፈው ወደ ሻም አገር ሲመጡ አለ መንገድ ላይ የሆኑ ሰዎችን ያገኙአቸዋል እነኚህ ሰዎች ምን ያደረጉ ነው የተለያዩ ጣዖቶችን እየተገዙ ነው ከአላህ ውጪ ሌላ ነገርን ዒባዳ እያደረጉ ሳለ ያገኙአቸዋል ልክ እነኚህ ሰዎች ያገኙ ያ የተደረገላቸውን ጸጋ እንዲሁም ካሉበት ችግር ነፃ ያወጣቸውን ጌታ አረስተው ምን አሉ قالوا يا موسى اجعل لنا إلها كما لهم آلهة موسى ወያሉ እነኚህ ሰዎች የሚያመልኩትን ጣዖት እንዳላቸው ሁሉ ለኛም እንደነሱ አይነት ጣዖት እንፈልጋለን ብለው ጥያቄ አቀረቡ ለኛም አድርግልን ፍጠርልን ወይ ደግሞ ስራልን እንደዚህ አይነት ጣዖትን ፈልጋለን አሉ قال انكم قوم تجهلون ምን አሉ ያአላህ መልእክተኛ ሙሳ እናንተኮ በጣም جاهሎች ናችሁ አሉ እናንተ ድንቆሮ የሆኑ ህዝቦች ናችሁ ان هؤلاء እነኚ እናንተ የምትመለከቷቸው ከአላህ ውጪ ሌላ ነገርን የሚያመልኳቸው ወይ ደግሞ የሚመለኩትም ሆነ የሚያመልኩት ሙተበሩማሁም فيه እነሱ ያሉበት ነገር የሚያጠፋቸው ነገር ነው አሉ ወባጢሉ ማ كانوا يعملون እንዲሁም እነሱ እየሰሩ ያሉትም ስተት ነው አሉ ይሄ የአላህ መንገድ አይደለም። ጌታ አላህ በዚህ አላ አላዘዘንም አሉ። قالوا هذا ይሄን ንግግር የተናገሩት هذا الجهل والضلال በጣም ድንቆሮም ስለሆኑና ጠማማ ስለሆኑ ነው እንጂ وقد عاينوا من الآيات من آيات الله وقدرته ما دلهم على صدق ما جاءهم به رسول ذي الجلال والإكرام ድንቆርናን ጠመታቸው ነው ይሄንን የሚያናገራቸው እንጂ በጣም ግልጽ የሆነ የአላህ መልእክተኛ ሙሳ ይዞ የመጡት ተአምራት አጃኢብ ነውና ግን ይሄንን ትተው ወደ ሌላ ነገር መዞራቸው ዶንቆሮ መሆናቸውና ጠማማ መሆናቸውን ነው የሚያመላክተው አሉ። وذلك انهم مروا على قوم يعبدون اصناما قيل كانت على صور البقر እነኚ ያገኙአቸው ሰዎች ወይ ደሞ ከአላህ በስተቀር ሌላ ነገር ሲያመልኩ የነበሩት ጣዖቶቻቸው አሉ። እንደ እንትን ሰርተው ሐውልት እንደ ከብት አድርገው ሰርተው فكأنهم سألوهم لما يعبدونها لمن دنو انني نغروچن متتغزواچو بلو سيطيقواچو فزعموا لهم انها تنفعهم وتضرهم ويسترزقون بها عند الضرورات ان لمن دنو ايهنن اندكبت ادرغاچو ወይ ደግሞ እንደ ከብት ተሰርቶ የተዘጋጀውን ጣውት ለምን ደንም እንደምታመልኩት ብለው ሲጠይቋቸው እነኛ ምን ብለው መልስ መለሱ እነኚ ጣውቶች ይጠቅማሉ ወይ ደግሞ ከችግር ሊመልሱን ይችላሉ እንዲሁም ችግር በሚመጣበት ሰዓትና መብላት መጠጣት ወይ ደግሞ ሪዝቅ ሲያስፈልገን እነኚህ ነገሮችን እናመልካቸዋለን እንለምናለን ብለው ሲናገሩ እነኚህ ከበኒ እስራኤል ውስጥ ያሉት ጃሂሎቹ ይሄንን ነገር አመኑና ወይ ደግሞ ለእነኚህ ሰዎች እንቅላታቸው ውስጥ ገብተው እነሱ ምን አደረጉ ጠየቁ ማለት ነው። በዚህ ጊዜ አሁን ባሳለፍነው መልኩ ነብዩላህ ሙሳ መለሱላቸው። ከዛ ይሄን መልስ ከሰጡ በኋላ እነኚህ የሚያመልኳቸው ነገሮች ሁሉ ጠፊ ነው ብለው ከተናገሩ በኋላ የአላህን ጸጋ አስተዋወሷቸው ማንንም በኒ እስራኤሎችን ማለት ነው። ምን ብለው አላህ ብዙ ጸጋ እንዳደረገላቸው እንዲሁም በዛ ዘመን ካሉ ሰዎች ሁሉ አላህ በእውቀትና በህግጋት እንዳስበለጣቸው በእነሱ መካከል የሚገኘው ነብይ ሙሳ የአላህ ሱብሃነ ወተዓላ መልእክተኛ ሆኖ ወደነሱ በመላኩ እንዲሁም ትላንትና ሲያስቸግራቸው የነበረው ፍርዓውን ከሱ ነጃ መውጣቱ እሱንም እነሱ እያዩ በፊት ለፊታቸው አላህ ማጥፋቱ ትላንትና ወይ ደግሞ ከዚህ በፊት በፍርዓውንና በፍርዓውን ወታደሮች ምን ያህል ሲሰቃዩ እንደነበረ አህዋላችሁን እስኪ አስታውሱት ካስታወሳችሁ በኋላ የአላህን ኒዕማ ልታስታውሱ ትችላላችሁ። እሱ ነው واذ نجيناكم من اهل فرعون كفرعون زمدوت ወይ ደግሞ ከፍርዓውን ተከታዮች ነጃባ ወጣናችሁ ጊዜ يسومونكم سوء العذاب በጣም አሰቃቂና አሳማሚ የሆነ ቅጣት ሲያስቀምሷችሁ ነበር። ምክንያቱም يسومونكم سوء العذاب يقتلون ابناءكم ወንድልጆቻችሁን እየገደሉ ويستحيون نساءكم ሴቶልጆቻችሁን ልጆቻችሁን ደግሞ እንደ አገልጋይ እየተጠቀሙባቸው እናንተን ሲያስቀዩ የነበረውን ትላንት የነበራችሁበትን ስቃይና መከራ እስቲ አስታውሱ ብለው ነገሯቸውማ قال اغير الله ابغيكم الها اسكي انتيت نو كالله بسكر ليلا جيتان اندفلغلاچو متفلغوت وهو فضلكم على العالمين بزي زمن اسو انانتن كليلا هولو ازبلطو انانتن يمرطاچو لمن دنو كجيتا وچي ليلا نغر متفلغوت بلاو نبي موسى تناغرواچو معناتنو اهون ازيغا سلا نبي الله موسى እና እንዲሁም ስለ ነብዩላህ ሙሳ ተከታዩ ስለ በኒ እስራኤሎች ስናወራ በእኛና ወይ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም መሐመድ የሳቸውና የሳቸውን ተከታዮችን ምሳሌ ማምጣት ይግድልብናል። ምክንያቱም ቂሳውን ሲንጀምር መጀመሪያ አካባቢ ላይ ምን ብለን ነበር የነብዩላህ ሙሳ ታሪክና የነብያችን መሐመድ ሰለላሁ ዐለይሂ ወሰለም ታሪክ ይመሳሰላል። እንዲሁም ማለት ነቢ ሙሳ ያደረጉት ዳዕዋና የነብዩላህ መሐመድ ዳዕዋ ይመሳሰላል አለን። ግን ፈርቁ ምንድነው? ነብዩላህ ሙሳ የተሰጣቸው ሙዕጂዛ ከነብዩላህ ሙሳ ማነው ነብዩላህ መሐመድ የሰጡት ሙዕጂዛ ከነብዩላህ ሙሳ የተሻለ ወይ ደግሞ كسو إمي بلتناو يا نبي الله صلى الله عليه وسلم محمد حزبوچم كننيا حزبوچ يبلطو ناتشو بمندنو يبلطو تيميلو لنا انشلال نسكي زيغا لمثالي بعد حديث يتزقبو إهنين إمي مسل قصة مالتنو منالو عن سنان بن أبي سنان الديلية عن أبي واقد الليثي قال خرجنا مع رسول الله صلى الله عليه وسلم قبل حنين عند جزيالو كمكة كنبياتنا صلى الله عليه وسلم حنين ودمي بالو السفر سنك وزالو فمررنا بسدرة عند إنجت زنداد الرسنالو فقلنا يا رسول الله اجعل لنا هذا ذات هذه ذات أنواط كما للكفار ذات أنواط. وفي رواية أخرى للترمذي منالوا أنهم خرجوا من مكة مع رسول الله صلى الله عليه وسلم إلى حنين قال وكان للكفار سدرة يعكفون عندها ويعلقون بها أسلحتهم يقال لها ذات أنواط قال فمررنا بسدرة خضراء عظيمة قال فقلنا يا رسول الله اجعل لنا ذات أنواط كما لهم ذات أنواط قالوا بزي هديس انت تذكبوا نبينا عليه الصلاة والسلام يا نبيات تكتايوش عندك أن كمكة واتو حنين ودمي بالو السفراء لزمتها بمي قوازو بتساعد من قال لي ذات أنواط تبلا يمتتاوك عند انجأت عقنيوم اتشنجت يا حنين اكبابي قالوا تكفاروش ويدمو ازا سفراء يمي قنيو سووش اتشنجتن اتشنجنجا يقمنو اتشنجت يقزوات نبر انتيوم ازا اكبابي لايكو تبلاو ሰይፋቸውን አደ ጎራሪያቸውን የጦር እንትናቸውን ያንጠለጥሉባት ነበር እንዲሁም እነሱ እዛ ቦታ ላይ ሲመጡ ያችን እንጨት ይገዟት ነበር አሉ። ታዲያ አሉ እኛም ከኩፋሮቹ ይሄን ነገር سنመለከትና سنናይ እኛም አንዲት እንጨት አግኝተን በጣም ትልቅ የሆነች እንጨት ነብያችንን ጠየቅናቸው ምን ብለው እጅአለና ذات انواط እነኛ ሰዎች ذات انواط ብለው የምትታወቀውን እንጨት እንዳላቸው ሁሉ ለኛም ያድርጉልን እኛም እንደነሱ እቺን እንጨት መገዛትን ፈልጋለን ብለን ጠየቅናቸው አሉ። قال قلتم والله والذي نفسي بيده كما قال قوم موسى لموسى والله قال النبي يا موسى حزبوت لموسى عند تناغروت كله اجعل لنا آلهة كما لهم آلهة بلا ان تيقوت كله ان انتم تيقاچو انديو مالو ودفيت قالوا ودفيت زمن سيالف نوي دمو زمن ودفيت انتم بالبت كيزي كان انت بستفيت ينبروتن حزبوت ينسون سنات تكتلالاچو قال ينسون منغر تكتلالاچو ማለት በአኺረ ዘመን አከባቢ ላይ ለተተብዑነ ሱነና ማን ቀብለኩም ከናንተ በስተፊት የነበሩት ሰዎች የነሱ መንገድ ተከተላላችሁ ብለው ተናገሩ ማለት ነው። ምንድነው የነሱ መንገድ መከተል? የነቢያችን ሰለላሁ ዐለይሂ ወሰለም የሚያምር ሱና የሳቸው መንገድ ይያለ ሰዎች ፋሽን ይያሉ ወይ ደግሞ ዘመናዊ ይያሉ ወይ ደግሞ የዘመን ሁኔታ ነው ይያሉ ሌሎች ፍላጎታቸው ሐዋቸው የሚፈልጉት ነገር ይከተላሉ። ይሄን ነገር በግልጽ ይያየን ያለው ነገር ነው። ስንቶች ናቸው እስልምና የሚያፍሩበት በዲናችን የሚያፍሩ ወይ ደግሞ በዲን መኖር ወይ ደግሞ በዲን መታዘዝ በዲን ስር መኖር ምን የሚመስላቸው በጣም ወሐላ ቀርነት የሚመስላቸው ማለት ነው። ወይ ደግሞ سنጣለ መከተል ያወቁ የሰነጠሉ የሚመስላቸው ብዙ ናቸው። لكن في الحقيقه الناس يتجنطلون ናቸው كحق ማለት ነው። ለዚህ ነው ነብይ صلى الله عليه وسلم ከኛ በስተፊት የነበሩትን መንገድ ትከተላላችሁ እንዲሁም አሉ የምትከተሉት በየስንዝር ስንዝሩ ወይ ደግሞ الناس የሚከተሉትን መንገድ ትከተላላችሁ የ ጉድጓድ እንኳን ቢገቡ ከነሱ ጋር ጉድጓድ ትገባላችኋል እነሱ ጉድጓድ እንኳን ቢገቡ ከነሱ ጋር ጉድጓድ ትገባላችኋል። ተመልከቱ እንግዲህ በአለባበስ ደረጃ በአነጋገር ደረጃ በኑሮ ደረጃ በተለያዩ አህዋል ስናይ ሰዎች ኢላ መርሂመሁ الله الله ረህመት ያደረገላቸው ሰዎች ሲቀሩ በሱና የሚኖር ወይ ደግሞ በሱና መንገድ የሚሄዱ ሰዎች በጣም ጥቂቶች ናቸው። አብዛኛው ሰው ምንድነው የሚከተለው የአውሮፓ ወይ ደግሞ የሰነጠሉ ተብሎ የሚታወቀው የغرب መንገድ የሚከተሉት ማለት ነው። حتى አንዳንድ ጊዜ አህዋል በመናየበት እስኪ ተመልከቱ የጸጉር አቆራረጥ ስታዩ አንዳንድ ቦታ ላይ ደግሞ አንዳንድ አከባቢ ላይ ሰዎች ያዩትን ወይ ደግሞ ከኩፋሮች የተመለከቱትን ሱና በጣም ያንን ነገር ተጥብቅ ለማድረግ ወይ ደግሞ ለማሳየት ይሞክራሉ። በአንድ ጊዜ ወይ ደግሞ አንድ ኳስ ተጫዋች ወይ ደግሞ አንድ ዘፋኝ ወይ ደግሞ አንድ ፋሲቅ ወጥቶ የሆነ አቆራረጥ ቢቆርጥ ያንን እሱ ያደረገውን ፋሲል ወይ ደግሞ እሱን መንገድ ለማድረግ እንዴት ነው የሚደረገው? ያ ጭንቀት ይመጣል ማለት ነው። ለምሳሌ የጺም አቆራረጥ ስታዩ አንዳንድ ሰዎች ነብያችን ሰለላሁ ዐለይሂ ወሰለም ያስቀመጡትን የሰጡንን ሱና ተተው ሰዎች ምን ያደርጋሉ? አንዳንዶቹ መቀስ ያደርጋሉ ወይ ደግሞ ከፈለጉ ምላጭ ያደርጋሉ። የጸጉር አቆራረጥም እንደዛ ሙሰዱ በተለያየ መንገድ በአለባበስ ደረጃ እንኳን ስናይ ማለት ነው። እና ይሄ ነገር ምንድነው? ያ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩትን የሳቸውን ያንን ሱና ለማሳየት ግን ምን አለ አላህ ሱብሓነሁ ወተዓላ? ምንድነው? ወአጢኡ ላህ ወአጢኡ ረሱል وإن تطيعوه تهتدوا بدنيا بآخرة نجاح فلاح لموطات كفلغاچو من ادرغو على محمد يامطاوتون ويامطاون وما آتاكم الرسول فخذوه محمد لنا انت يامطاون منجد تكتلوا سو يكلكلاچون كن تكلكلوا قالوا سلازي النجاح والفلاح في الدنيا والآخرة باتباع سنة النبي صلى الله عليه وسلم يساچو منجد بمكتل بيچانو نجاح يمن وطاو معناتنو زين اهون ودا بني اسرائيلوچ نملس والمقصود اهون يتفلقو مندنو بني اسرائيلوچ ك فرعون كتليو بحالا فرعون كموته بحالا معناتنو ودا شام اگر سيمطو بيت المقدس تبلو يمتاوقو በዛን ጊዜ ቤተ መቅደስ ሲቆጣጠሩ የነበሩት አልሐሳኒይን ወልፈዛሪይን ወልከናዓኒይን ወገይርህም የሚባሉ ሰዎች ናቸው የተቆጣጠሯቸው ማለት ነው። ስለዚህ فأمرهم موسى عليه السلام بالدخول عليهم ومقاتلتهم እነኚህ ቤተ መቅደስን የተቆጣጠሩ ሰዎችን ከዛ አስለቅቆ ለራሳቸው ዒባዳ እንዲያደርጉ እዛ ቤት ውስጥ ገብተው አላህ አዘዛቸው። ማንን? በኒ እስራኤሎችን ማለት ነው። ወኢጅላኢሂም ኢያሁም عن بيت المقدس كبيت المقدس እንደኝ ሰዎች አባረው እንዲገቡበት ማለት ነው። فإن الله كتبه لهم الله لنسو ጽፎላቸው ነበር ووعدهم إياه على لسان إبراهيم الخليل በነብዩ الله إبراهيم በሳቸው ምላስና وموسى الكليم الجليل በነብዩ الله موسى ምላስም ቤተ المقدسን እንደሚቆጣጠሩ ቃል ተገብቶላቸው ነበር። እናንተ የተዋጋችሁ እንደሆነ እነኛ ሰዎችን ከዚያ ያባረራችሁ እንደሆነ ቤተ المقدስ ትገባላችሁ እና ከእናንተ የሚጠበቀው ምንድነው? መዋጋት ነው እነኛ ሰዎችን ለማስለቀቅ ቤተ المقدስ አላቸው። فابوا ونكلوا عن الجهاد فسلط الله عليهم الخوف تاديا يتعززوت النجر اهون عنده سته تايتنال يادرغوتن سته يهولتنياو سته دغوا مندنو نو ادخلوا الارض المقدسه التي كتب الله لكم بلوا الله الله صفولاچوال تناغرولاچوال بنبي الله ابراهيم بنبي الله موسى ملاس تگاباللاچو ايه بيت انانته بتقطاطتو لنانته نو تبلو ስለተጻፈላችሁ ከናንተ የሚያስፈልገው መዋጋት ብቻ ነው። ተዋጋችሁ እንደሆነ አላህ ይረዳችኋል የሚል ቃል ሲገባላችሁ ግን እነሱ እንብ ያሉ መዋጋትን እነሱ እንብተኝነትን ሲያመላክቱ ወይ ደግሞ ሲያሳዩ فسلط الله عليهم الخوف በእነሱ ላይ ፍርሃቻ የሚባለው ልባቸው ውስጥ አስቀመጠው وألقاهم في التيه ويسيرون ويحلون ويرتحلون ويذهبون ويجيئون في مدة من السنين طويلة هي من العدد 40 كما قال تعالى وإذ قال موسى لقومه يا قوم وإذ قال موسى لقومه يا قوم اذكروا نعمة الله عليكم إذ جعل فيكم أنبياء وجعلكم ملوكا وآتاكم ما لم يؤت أحدا من العالمين يا قوم ادخلوا الأرض المقدسة التي كتب الله لكم ولا ترتدوا على أدباركم فتنقلبوا خاسرين قالوا يا موسى إن فيها قوما جبارين وإنا لن ندخلها حتى يخرجوا منها فإن يخرجوا منها فإنا داخلون قال رجلان من الذين يخافون أنعم الله عليهم ادخلوا عليهم الباب فإذا دخلتموه فإنكم غالبون وعلى الله فتوكلوا إن كنتم مؤمنين قالوا يا موسى إنا لن ندخلها أبدا ما داموا فيها فاذهب أنت وربك فقاتلا إنا هاهنا قاعدون قال رب إني لا أملك إلا نفسي وأخي فافرق بيننا وبين القوم الفاسقين قال فإنها محرمة عليهم 40 سنة يتيهون في الأرض فلا تأس على القوم الفاسقين جيت الله إهنن كساوي دقمو በነኚ በበኒ እስራኤሎችና በነቢ ሙሳ መሐከል የተደረገው ንግግር ሲነገረን ምን ይላል ንገራቸው ያ ሙሐመድ ነቢ ሙሳ ለህዝቦቹ ሲላቸው እናንተ ህዝቦቼ ወይ ያአላህን ጸጋ በኔ በራሳችሁ ላይ አስተውሱ አላቸው እዝጀዐለ ፊኩም አንቢያ በእናንተ ውስጥ በበኒ እስራኤሎች ውስጥ በጣም ብዙ አንቢያዎች ወደግሞ ብዙ ነቢዮችን እንደላከ አስተውሱ وجعلكم ملوكا انديوم انانتن نغوسوچ ያደረጋችሁ واتاكم ما لم يؤتي احد من العالمين بعلامات جيتا ያልተሰጣቸውን ነገር አያለማት ጌታ ለዓለማት ሁሉ ያልተሰጠውን ነገር ለናንተ የሰጣችሁ አስተውሱ አላችሁ ስለዚህ ህዝቦቼ ወይ አላህ ለናንተ የጻፈላችሁ አገር አለ مقدسات بدأت تتوقعوا بيت المقدس قبوا ولا ترتدوا على أدباركم فتنقلبوا خاسرين اندات ششو بيت المقدس كما قبات ويدقموا كما واقات اندات ششو على تشو تكسر على تشو أهلوا النسوم مقديات تشو يا موسى ويعلو إن فيها قوما جبارين بيت المقدس استيم بيقنون نيسوج بيت المقدس انتوكو تعطلو يعلو سوج جبارين ناتشو تنكارا تنكارا ناتشو أنشلا تشوهم وإنا لن ندخلها حتى يخرجوا منها النسو كوت ويدمو كالككو انقبالا جن النسو كالككو كالنسو غا مواقات أنشلم فإن يخرجوا منها فإنا داخلون يوتو اندهونا إنيا انقبالا الزابيتوس جن النسو يما يوتوكوهونا إنيا مقبات أنشلم مالو تاريا هينن قال سيناقرو قال رجولاني خلت سوش نبرو بالنسو محال ببني إسرائيل وش محاكي لما لتنو يخافون أنعم الله عليهما الله يميفروا يا الله انسقى براساته ولا يميفروا ويدقموا يا الله فراته بلباته يالو سووش نبروا هل تسووش قالوا لبني إسرائيلوش ادخلوا عليهم الباب يعني يتزاكوا تنبر قبونا تواقوا فإذا دخلتموه ننت ودى بيت المقدس لمقبات لك بروا لا يدرساتوا ستقبوا فإنكم غالبون ننت ناتوا الشنافيوش وعلى الله فتوكلوا إن كنتم مؤمنين بالله يمناتوا كهونا በአላህ ተመኩ ብለው ተናገሩ በዚህ ጊዜ እነኚህ ሰዎችም ሁለቱ ሰዎች ሲናገሩ አሁንም መልስ መለሱ ምን አሉ قالوا يا موسى إنا لن ندخلها أبدا ما داموا فيها موسى ያሉ እነኛ የሚናገሩትን ሰዎች ተዋቸውና ዞር ብለው ለሙسى يا موسى ወይ እነኛ ሰዎች እዛ ውስጥ እስካሉ ድረስ አንገባም فذهب أنت وربك فقاتلا إنها هنا قاعدون هدونا አንተና ያንተ ጌታ ተዋጉ እነኛ ሰዎች ከዛ አባሯቸው በዚህ ጊዜ እኛ እነኛ ሰዎች ለመዋጋ ስለማንችል እዚህ ቦታ ቁጭ ብለን እንጠብቃለን አንተና ያንተ ጌታ አሸንፋችሁ ሰዎችን ከዛ አባራችሁ እስከምትመጡ ድረስ እንጠብቃቸዋለንና ሂድና ተዋጋ ብለው ቁጭ አሉ ነብይ ሙሳ ጌታዬ ያሉ إني لا أملك إلا نفسي وأخي እኔ ማንንም ማስገደድ አልችልም የራሴን ነፍሴና ወንድሜን ብቻ ሀሮንን ሁለታችን ራሳችንን ማስገደድ አንችልም እንችላለን ግን እነኛ ሰዎችን ምንም ማድረግ አልችልም እንቢ ብለውኛል ፈፍሩቁ በይነና ወበይነል ቀውሚል ፋሲቂን እነኚ ፋሲቅ የሆኑ ሰዎች ከነሱ እንድትለየኝ ፈልጋለሁ አሉ። አላህ መልስ ሰጣቸው قال انها محرمه عليهم 40 سنه ዛሬ እንደታዘዙት በገቡ ኖሮ ያንን ቤት ይቆጣጠሩት ቤተ መቅደስን ይቆጣጠሩት ነበር አለ። ግን አለ ተዛዙ ስላላ ከበሩ فانها محرمه عليهم 40 سنه ለ40 አመት ወደ ቤተ መቅደስ መግባቱ በነሱ ላይ እርም ነው አላቸው። ሐራም ነው በነሱ ላይ። እሺ እንዴት ነው የሚሆኑት ያ ረቢ? فانها محرمه عليهم 40 سنه يتيهون في الارض እንዲሁም መግቢያና መሄጃ ስላልነበራቸው አለ። እነኚህ ሰዎች ምድር ላይ ይጓዛሉ ያኒ ዝም ብለው መሬት ላይ በየመንገዱ በየመንደሩ ይዞራሉ ማለት ነው። አላህ ቲህ የሚባለውን ነገር ፈጽመባቸው። ቲህ ማለት እነሱ የሆነ ቦታ ላይ ለማረፍ ይሄዱና እዛ ቦታ ላይ ሲደርሱ ቦታው ይሄ አይደለም ይሉና በሌሊት ይጓዛሉ። ስንት አመት ሄደው ዞሮ እዛው ቦታ ላይ ይመለሳሉ። ለ40 አመት ግራ እንዲጋቡ እናራጋቸዋለን በፋሲቆቹ ምክንያት አንተ አትበሳጭ አላቸው አላህ Subhanahu Wa Ta'ala ለነብዩላህ ሙሳ ማለት ነው። ታዲያ ቀደም እንደተናገርነው ማለት ነው የበኒ እስራኤሎችንና ወይ ደግሞ ከሙሳ ጋር የነበረውን ቂሳ ወደኛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ከነሱ ጋር የተፈጠረውንም ደግሞ እስኪ ስናይ ይሄንን የሚመስል ነገር ተፈጥሮ ነበር። እሱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለጂሃድ በመጀመሪያ ጊዜ የተደረገው ዘመቻ በድር ተብሎ በሚታወቀው ዘመቻ ላይ ከመዲና ሲወጡ ነይተው ከሀገራቸው የወጡት ወይ ደግሞ ከመዲና የወጡት ጂሃድ ለማድረግ ወይ ደግሞ ለመዋጋት አልነበረም። እንደሚታወቀው ከሻም ሀገር ንግድ ይዛ የምትመለሰውን ነጋዴ ለመዝረፍ ነበር። መዝረፍ ማለት የራሳቸው ንብረት ለማስመለስ ማለት ነው። መካ ሀገር ላይ የተነጠቁ ንብረታቸውን ለማስመለስ ነበር የወጡት። ወላኪን ያ ነጋዴው አመለጣቸውና ያመለጠው ነጋዴ ምን አደረገ? ለነኛ ሰዎች ለመካ ሰዎች መልእክት ልኮ መሐመድና የመሐመድ ተከታዮች የእናንተን ንብረት ሊነጥቁን ስለወጡ እንድትተባበሩን እንድትወጡ እንድትደርሱልን ብለው መልእክት ልከው ነበር። በዚህ ጊዜ የመካ ሰዎችም ከመካ በኩራት እንዲሁም እየተቆጡ ከነቢያችንና ከሰሃቦች ጋር ለመዋጋት ከመካ ወጡ ማለት ነው። በዚህ ጊዜ ከነቢዩ ጋር የነበሩት 300 ከ13 ምናምን የሚባሉ ሰሃቦች ነበሩ። አሁን እንዳልኩት የወጡት ለዘመቻ ስላል ለጂሃድ ስላል ነበረ ሹራ አደረጉ። ያኒ አናገሯቸው ማለት ነው። ማንን? ሰሃቦቻቸውን። ምን አሉ? قال النبي صلى الله عليه وسلم اشيروا علي ايها الناس ሰዎች ወይ እስኪ ምን ይሻላል ተናገሩ ምን እናድርግ እንዋጋ እንመለስ እንዴት ነው እናደርገው አሉ። فقام ابو بكر ابا بكر الصديق قوموا ناتناغرو قنجو نغغر تناغرو قچالو انداوم اهونم اشيروا علي ايها الناس سيلو عمر تناغرو يساچون دعاء درغولاچو مچرشا لاي عمرم كعمر تكتايم يتناغروت حزبوچ يمهاجروت سيلو نبرو نبيو مسمات يميفلغوت انصاروتن يمدينه سوتن نغغرنو ከዛ አሁንም ደጋግሞ እስኪ ሰዎች ሆይ ምን ይመስላል ምን ይሻላል ብለው ሲያማክሯቸው فقام سعد بن معاذ كانك تعرض بنا يا رسول الله يا الله ملكتኛ ወይ አንተ የምትፈልገው ከኛ ጋር ወይ ደግሞ ከኛ ንግግር መስማት ትፈልጋለ መሰለኝ አሉ። አዎ የናንተን ቃል መስማት ፈልጋለሁ አሉ። ከዛ ምን አሉ? سعد بن معاذ يا رسول الله فوالذي بعثك بالحق لو استعرضت بنا هذا البحر فخذته لخذناه معك ايهنن يمتايون بحرالو ادلم يبسلاي بحر انكون بتغبا انيان تك اسكتله ود بحر ميد فلغالو بتلالو انيا كانتا غا تكتلن بحر است انغبالنالو ما تخلف منا رجل واحد عندم سو كنانتا ايق كانتا ايقرم كلاتنم كانتا غا بحر است انغبالن አላህ ካለ የሚያስደስተው ነገር ከኛ ታያለ እኛ ጦርነት በተፈጠረበት ሰዓት ሰብር እናደርጋለን ኢንሻአላህ አላህ ካለ እኛ በመናደርገው ጥረት ደግሞ ይደሰታሉ ያአላህ መልእክተኛው ይብሎ ሲናገሩ ነብይ ሰለላሁ ዐለይሂ ወሰለም በዚህ ንግግር ተደሰቱ ማለት ነው። በዚህ ጊዜ አልሚቅዳድ የሚባል ሰሃቢ ተነሳና ያ ረሱላህ አላቸው ያአላህ መልእክተኛው إنا لا نقول كما قالت بنو إسرائيل لموسى إنا قالوا إننا بني إسرائيل نتواقوا تبلو بموسى ستروا إن دالوا تأني لما قالوا الناس يستطوتن عينة ملسن ملسن من قالوا بني إسرائيل اذهب أنت وربك فقاتل إنا هاهنا قاعدون هيدنا تواقع أنت ناقيت هنيازيون نكمت ألنا إن دالوا تأني لما ولكن اذهب انت وربك فقاتلا انا معكم مقاتلون هيد انتم جيتهم تواغو انيام كنان توغا انواغا لنالو بل الى رواية دقمو اذهب انت وربك فقاتلا انها هنا قاعدون ان دالوت يبني اسرائيلو تهيدونا انتنا جيتا تواغا بلو لموسى مرسد ستو انسات امالو ولكننا نقاتل عن يمينك ان كانت بستك ان كانت بستقرا ومن بين يديك ومن خلفك كانت جرب انواغا لن الو فرأيت وجه رسول الله صلى الله عليه وسلم يشرق لذلك وسري بذلك الو هن حديث يذكبو نبي صلى الله عليه وسلم اهنن تاريك اهنن قصة سيسمو ودامو كذي صحابي اهنن نققر سيسمو بتعام قدائي أسدستاتيونا في تاتيو عند شارك برا الو زين اهن ይሄን سنናመላከተው በኒ እስራኤሎች ለሙሳ ያሉት ንግግርና የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ለነብዩ ሰለላሁ ዐለይሂ ወሰለም የመጡት መልስናይ በጣም ትልቅ ፈርቅ ወይ ደሞ ትልቅ ልዩነት አለ። ይሄንን በግልጽ ማየት እንችላለን ማለት ነው። ወላኪን መጨረሻ ላይ አንድ ምናየው ነገር አለ። እነኛ በኒ እስራኤሎች እንዲዋጓቸው የታዘዙት ሰዎች አሉ። አንዳንድ ሰዎች እንደ ተፍሲል አድርገው የተናገሩት ይህ ንግግር አስሉ ወይ ደግሞ መሰረቱ የመጣው ከመጽሐፍ ቅዱስ ነው። በቀደም እንዳየነው ሁሉ ዛሬም እስኪ ከዛ እነሱ የተናገሩት ንግግር እና ያለም ማለት ነው። وقد ذكر كثير من المفسرين هنا آثارا فيها مجازفات كثيرة يا በዛ መጽሐፍ ውስጥ የተቀመጠው ወይ ደግሞ የተባለው ነገር በጣም አጃይብ የሚገርም ነገር ነው አሉ። ምንድነው አሉ? በመጽሐፉ ውስጥ የተቀመጠው ነገር በጭንቅላትም በደሊልም ስናየው በጣም የተራራቀ አሉ። የተራራቀ ነገር አሉ። ምክንያቱም አሉ በመጽሐፉ ውስጥ የተቀመጠው በኒ እስራኤሎች እንዲዋጓቸው የታዘዙት ሰዎች አሉ። መጽሐፉ ውስጥ ያለው ነገር ነው። አሁን መጽሐፉ ቅዱስ ውስጥ ያለው ነው መናገራቸው። ተረቃሁም رجل من رسل الجبارين እነኛ በኒ እስራኤሎች ማነው ቤተል መቅደስን ተቆጣጠሩ ተብሎ የሚታወቁ ሰዎች ከነሱ ውስጥ አሉ። የበኒ እስራኤሎችን መልእክተኛ ሊቀበሉ መጡ አሉ። ያኒ በኒ እስራኤሎች መጀመሪያ መልእክተኛ ልከው ከነሱ ጋር ሊነጋገሩ ማለት ነው ሊወያዩ በተላኩበት ከዛ ቤተል መቅደስ ውስጥ ካሉ ሰዎች ውስጥ የነኛን የበኒ እስራኤሎችን መልእክተኛ የተቀበሉ ሰዎች فجعل ياخذهم واحدا واحدا አንድ ሰው ብቻ ነው የተላከላቸው። አንድ ሰው ብቻ ነው የተላከላቸው እነኛን መልእክተኞች ለመቀበል ማለት ነው። ያ ሰው ያሉ እነኚህ መልእክተኞችን የተቀበለው ሰውዬ አያንዳንዱን አነሳና ተቀለላቸው አለ። ወይልፉሁም ፊ አክማሚሂ በለበሰው በልብሱ በኮቱ ውስጥ እያንዳንዱ 12 ሰዎች ነበሩ። ግማሹን በለበሰው ኮቱ ውስጥ አስገባቸው ግማሹን የታጠቀው የሱሪ ቀበቶ ውስጥ አስገባቸው አለ። ፈጃአ ቢሂም በጁ እንደዚህ ጠቅልሎ እንዲሁም በሱሪ ቀበቶ አድርጎ አመጣና ማደረጋቸው አሉ። እዛ የነሱ ንጉስ ጋር ወረወራቸው ፍልፊታቸው አነጠፋቸው አሰጣቸው አለ። فقال يا نغوس دموسي اي يسو ياتقالو يا متاچون سوت سياي ما هؤلاء انني مندناچو لمهونو بلو طيقاچو على ولم يعرف انهم من بني ادم حتى عرفوه اياكم نبر بني ادم مهوناچون انسوش كتناغرو درس بني اسرائيلنيا بني ادم نو بلس كتناغرو درس علاوقاچو مال اهي اهون تشنكلات يقبلال اشي እንዲሁም አሉ ወአነል መሊካ የጀባልቢራ ቤተ መቅደስን ሲቆጣጠሩ ከነበሩ ሰዎች ንጉሳቸው አለ ለበኒ እስራኤሎች ለማስደንገጥ ሲባል ለነሱ ወይን ላከላቸው አለ። ራሳቸው የሚጠቀሙትን ወይን ላከላቸው። ይህ የሚበላ ወይን አለ አንዱ ፍሬ ብቻ አንዱ ሐባ ለአንድ ሰው ይበቃል። በጣም ትልቅ ፍሬ ከመሆኑ የተነሳ እነሱ ይሄንን ነገር አይተው እንዲደነግጡና እንዲፈሩ የተላከላቸው የሚበሉት እነቡ ራሱ ይሄ ፍሬ በጣም ትልቅ ከመሆኑ የተነሳ አንዱ ሐባ ለአንድ ሰው በቂ ነው ከትልቅነቱ የተነሳ አሉ። እንዲሁም አለ ከነሱ ውስጥ አንድ ሰው ያለ ዑንቅ ተብሎ የሚታወቀው በኒ እስራኤሎች ጋር መጣና ሊያጠፋቸው የዚህ ሰውዬ ርዝመቱ 3000 ስንዝር ነው አለ። 3313 ስንዝር ነው ርዝመቱ አለ። ያ ሰው ወደ አንድ ተራራ ላይ ወጣና በኒ እስራኤሎችን ተራራ አንስቶ ሊያፈርጥባቸው ነበረ። ግን ነቢ ሙሳ አላህ አዘዘውና አሉ በኒ እስራኤሎች ናቸው ይሄን መጽሐፍ ውስጥ ያለው ነው አንድ ወፍ ተልኮበት ያቺ ወፍ ያንን ሰው ጭንቅላቱን ተመታውና አነጠፈችው እዛ ቦታ ላይ። يعني ይሄን የመሳሰሉ ነገሮችን ተናገሩ ማለት ነው። ولكن እዚህ ጋር መልስ የሚሰጠው በጣም በብዙ መልክ ነው። አንደኛ እነኚህ ሰዎች ርዝመታቸው እንደዚህ ነው ትልቅነታቸው እንደዚህ ነው የሚባለው ነገር ጭንቅላት አይቀበልም። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሰው ልጅ አፈጣጠር ሲናገሩ አላህ አሉ አደምን ዐለይሂ ሰላም የተፈጠረው ስንት ነው አሉ 60 ስንዝር ያኒ 30 ሜትር ነው አይደለም እንደዛ ነው። መጀመሪያ የሰው ልጅ አፈጣጠር ከሰው ሰው አለ እንዴ? ሰው የሚባል ነገር እኮ የለም ከሱ በፊት ተግባባን። እሱ ራሱ 60 ስንዝር ነው። 60 ስንዝር ማለት 30 ሜትር ማለት ነው አይደለም? እና አደም ራሱ የተፈጠረው በዚህ አይነት ርዝመት ይሆናል። ፈለም የዘሊል ኸልቁ የተናቀሱ ከአደም በኋላ አሉ ከሳቸው ጊዜ ጀምሮ የሰው ልጅ አፈጣጠር ከመቀነስ ወደ ኋላ አላለም አሉ። እሱ 60 ስንዝር 60 ስንዝር ማነው ሜትር ነበረ ወይ ደግሞ 30 ስንዝር ነበር። ከዛ በኋላ የሚመጡት ልጆቹ ደግሞ እንደሱ አይደሉም ይቀንሳሉ። ያኒ ቁመታቸው እያጠረ መጣ ማለት ነው። እያጠረ ሲመጣ ከኛ በስተፊት የነበሩ ሰዎች እንኳን ርዝመታቸው ከኛ ይበልጣል። ከኛ በኋላ የሚመጡት ሰዎች ደግሞ ቁመታቸው ወይ ደግሞ ርዝመታቸው ከኛ እያጠረ ይመጣል። ኢላ ዮሚል ቂያማ ማለት ነው። ይሄን ንግግር አሉ ኬት አምጥተው ነው እነኚህ ሰዎች 3000 ስንዝር 3000 ምናምን ያኒ ከትልቅነታቸው የተነሳ እንደዚህ ያደረጓቸው አጠቃለለዋቸው በሱሪ እንትን አሰራቸው የሚባል ነገር አንድ። ሌላው ማለት ነው እነኚህ ሰዎች ይሄን ያህል ተላልቁ ሆነው የማይቻሉ አይነት ከሆነና ያኒ ርዝመታቸው ክብደታቸው ጉዝፈታቸው ትልቅነታቸው ይሄን ያህል የሚያክል ከሆነና እንዲህ የሚያስፈሩ ከሆነ አስለን ለምንድን ነው በኒ እስራኤሎች የሚወቀሱት እንዴ? አላህ የማይችሉትን ነገር ነው እንዴ ተዋጉ የሚላቸው? ኖ ተዋጉ የሚባሉት የማይችሉትን ነገር ነው? ማዕቁል የሆነውን ነገር እኮ ነው አላህ የሚረዳቸው ወይ ደግሞ አላህ የሚያዛቸው። ኖ ተዋጉ ተብለው ገብተው እንደኚህ ሰዎች አግኝተው ትላልቅ ሰዎች መሆናቸውና ከአቅማቸው ከጉልበታቸው ወይ ደግሞ ከነሱ የበለጡ መሆናቸውን ሲያቅ አላህ አይ በቃ አልቻላችሁትም ስላልቻሉ ነው ብለው ዑድሪ ሰጣቸው ነበር አይወቀሱም ነበር አሉ። የተወቀሱበት ምክንያት ምንድነው? ለምን አልተዋጋችሁም ብለው አላህ ያወቀሳቸው ምንድነው? እነኛ ሰዎች ሰው ስለሆኑ እንደራሳቸው ማለት ነው እንደራሳቸው ሰው ስለሆኑ ነው እና አሉ። እነኛ አሁን የተዘገቡት አሁን የተናገርኳቸው ንግግሮች ሁሉ መጽሐፍ ቅዱስ ውስጥ የተቀመጠ ነው አሉ። فإن الأخبار الكاذبة قد كثرت عليهم አሉ። የውሸት ንግግር ወይ ደግሞ የውሸት ጽሑፍ በእነሱ መጽሐፍ ውስጥ በጣም ብዙ ነው አለ። ولا تميز لهم بين صحتها وباطلها ትክክለኛውንና ትክክለኛ ያልሆነውን መለየት እንኳን እስከሚያስቸግር ድረስ ማለት ነው እስከሚያስቸግር ድረስ። ምክንያቱም የሰዎችን ጭንቅላት ለመሳብ ሲባል ቂሳ ተነግሯቸው ወይ ደግሞ ጭንቅላት የማይቀበል ወይ ደግሞ ጭንቅላት ላይ በጣም መስረቅ ያኒ ጭንቅላትን መስረቅ የሚችል ነገር እየተናገራቸው ሰዎችን ጭንቅላ በጭንቅላታቸው እየተጫወቱ የሚያደርጉት ንግግር ነው አሉና በዚህ ጉዳዩን ፈጸሙት ማለት ነው። ሌላው ወደ ተፍሲሩ سنመለስ قالنا انعم الله عليهما تبلو ሁለቱ ሰዎች ግቡና ተዋጉ ብለው የተናገሩ ሰዎች እነማን ናቸው የሚለውን ሙፈስሮች ሲናገሩ ሁለት ሰዎች ናቸው አሉ። ሁለት ሰዎች ናቸው። እነኚህ ሁለቱ ሰዎች አንዱ ዩሻ ኢብኑ ኑን ወካሊ ኢብኑ ወፈና ተብለው የሚታወቁ ሁለት ሰዎች ናቸው አሉ። قال قاله ابن عباس ومجاهد واكرمه وعطيه والسدي والربيع بن انس وغير واحد بطام بظلم المفسروج انني سوج يوشعنا كالب يميبال سويه مهوناچون تناغرو معناتنو وقيل عند تبالو معناتنو بتفسيره عند متاو يوشعنا كالب يميبالو سوج ايهن النغغر سيسمو معناتنو الله جبونا تواغو እንዳትሸሹ እንዳንተ የገባችሁ ከሆነ ታሸንፋላችሁ ብሎ ንግግር ሲያቀርብ በኒ እስራኤሎች ደግሞ አንገባም ሂድና አንተ ጌታ አንተና ጌታ ተዋጋ ብለው መልስ ሲሰጡ ሁለቱ ሰዎች ደንግጠው ልብሶቻቸውን ቀደዱ። ደንግጠው ማለት ነው። እንዲሁም ሙሳና የሙሳ ወንድም ነብዩላህ ሙሳ የአላህን ቁጣ ፈርተው ስጁድ እንዳደረጉ ተነገረ ማለት ነው። ዘይን ታዲያ እነኚህ ሰዎች እዚህ ቦታ ላይ ቤተ መቅደስም ማለት ነው በቀላሉ ገብተው መቆጣጠር እየቻሉ እንቢ ስለ አንገባም ብለው ሲናገሩ አላህ በእነሱ ላይ ምን ቀደረባቸው? ለ40 አመት ለቅጣታቸው ሲባል ማለት ነው። ለ40 አመት ይሃል ወደ ቤተ መቅደስ እንደማይገቡ ተፈረደባቸው ማለት ነው። መጀመሪያ አላህ ጽፎላቸው ነበር ከተበላቸው ወይ ደሞ ቀደረላቸው ግን ይሄንን ቀደር ይሄን አላህ ያደረገላቸውን ነገር ባለመቀበላቸው ሊሰጣቸው የነበረውን ኒዕማ ተነፈጉ አሉ። ለዚህ ነው አንዳንድ ዑለማዎች ሲናገሩ ምን አሉ? አንዳንድ ጊዜ አሉ ማዕሲያ ወንጀል በሚሰራበት ጊዜ አሉ ያ የሚሰራ ወንጀል ለሚሰጥህ ወይ ደሞ ለተዘጋጀልህ ኒዕማ ከልካይ ሊሆን ይችላል አሉ። الله عند النجر ليسطح طرو سرا ويدمو طرو بيت ويدمو طرو مست ويدمو طرو لج ويدمو طرو للرزق ليسطح يقدر الله نالو يانن يقدر الله النجر ليسطح الله قدر الله بحالا انت عند تلك وانجل سرتهالو يا وانجل لذا نعمه اندا يسط اندا يكسط مكنيات ليهون يشلالنا ከወንጀል ተጠበቁ ብለው አንዳንድ ዑለማዎች ተናገሩ ማለት ነው። ስለዚህ እነኚህ ሰዎችም በቀላሉ ሄደው ቤተ መቅደስ ገብተው እዛው ውስጥ ኢባዳ አድርገው በቀላሉ ቤተ መቅደስን መቆጣጠር እየቻሉ እንብተኝነትን በማሰማታቸው ብቻ አላህ በጣም አስቸጋሪ የሆነ ነገር ቀደረባቸውና ተቆጣቸው። ምን አደረጉ ምን ሆኖ የሚለውን ለሚቀጥለው ደርሳችን ይመና ይሆናል። هذا والله اعلم وصلى الله وسلم على خير خلقك محمد وعلى اله وصحبه وسلم تسليما كثيرا